تشركوا به شيئا وبالوالدين إحسانا ولا تقتلوا أولادكم من إملاق نحن نرزقكم وإياهم ولا تقربوا الفواحش ما ظهر منها وما بطن ولا تقتلوا النفس التي حرم الله إلا بالحق ذلكم وصاكم به لعلكم تعقلون ولا تقربوا مال اليتيم إلا بالتي هي أحسن حتى يبلغ أشده وأوفوا الكيل والميزان بالقسط لا نكلف نفسا إلا وسعها وإذا قلتم فاعدلوا ولو كان ذا قربى وبعهد الله أوفوا ذلكم وصاكم به لعلكم تذكرون وأن هذا صراطي مستقيما فاتبعوه ولا تتبعوا السبل فتفرق بكم عن سبيله ذلكم وصاكم به لعلكم تتقون قل تعالوا أتل ما حرم ربكم عليكم إن أنت بجمت يمتكلك لتننا يمتوتنا يتعجوا بأن أنت لا يرمى درقوا يكلك لأتشوه النقر نطولنا إني لام ببلاتشوهنا لا ترداتشوه بلاتشوهنا እንግዲህ በዚህ ሱራ ውስጥ ብዙ በጃሂልያቸው ጊዜ እነሱ የሚከለክሏቸውና ለታውት የሚመድቧቸው ህገወጥ የሆኑ ድንግሎች ስለነበሩ እነዛን ሁሉ ተውና በእውነቱ ሐቅንና ባጢልን ለመለየት ከፈለጋችሁ ሰማይንና ምድርን እናንተንም ጭምር የፈጠረው ኃያሉ አላህ የከለከላቸው ነገር እኔ ያአላህ መልእክተኛ ልንገራችሁና አላስተምራችሁ ባላችሁ ይላል እና በተጨማሪም ያዘዘው الله اطبقوا يعززوننا اطبقوا يكلكلون النجر بماو كفلغاچو اني نينينا يسو توكاي نوتولو لنغراچونا لاسرداچو بالاچو كنذا بطبق كتكلكلوت مكاكل يمجمرياونا واننياو شرك نونا الله تشركو بي شيئا برسو مننم ماننم اتاغاروبت بالاچو انغدي الله سبحانه وتعالى يهدو فطاري مهونن كاوقاچو انانت دگمو املكوتاچون ويم عباداچون ለርሱ ብቻ ማድረግ አለባችሁ እንጂ በቀጣም ሆነ በተዘዋሪ መንገድ ከሱ ሌላ ያለ ነገር አትገዙና አታምልኩ የሚጠራው ሁሉ ነገር የመጀመሪያውና ዋነኛው ሽርክ ነውና በሽርክ ውስጥ እንዲያትገቡ ከሐራሙ ሁሉ የከበረው እሱ ነውና ባላቸው ማለት ነው ወቢል ዋሊደይኒ ኢህሳና እንደገና ደግሞ የወላጆችን حق ማጣትና መብታቸውን መርገጥ ነው በጣም አጥብቆ የሚጠላውና ወላጆቻችሁን እንዲያትበድሉና እንዲያታስቀይሙ እንዳውም ለነሱ የምትችሉትን መልካም ሁሉ በማድረግ አደስቷቸውና አገልግሏቸው እንግዲህ ወላጆችን ማገልገል ተፈላጊ የታዘዘ ነገር ሲሆን እነሱን ማናደድና መብታቸውን ማጓደል ደግሞ በጥብቅ ከተከለከሉት ነው ማለት ነው ተውሂድ በጥብቅ የታዘዘ ሆኖ ሽርክ ደግሞ በተቃራኒው በጥብቅ የተከለከለ እንደሆነ ሁሉ ማለት ነው ولا تقتلوا اولادكم من املاق بهنتن كما فرات يتنسى بمن اسدغالو يبمالت يسغاچو لجوچاچون دگمو اتگدلو او بجايل يا گزي لجوچاچون گنا كهزاننتاچو كنه هوتاچو يقبرو سلانبره عربوچو بزاوق مندينو مكنياتي سلاچو بمن اناسدغاچوالن بتلي سيت لجوچون اندونا اتقينات تماركالچ ويم دگمو ليلا وند وديا تهدنا تانادنيالچ በሚል ምክንያት ይገሏቸው ነበር እና አብዛኛው ግን ማታደጊያ የለኝም የሚለው ነበር ጎልቶ የሚታየውና ጅዲህነትን ፈታችሁ ምን አበላለሁኝ በማለት ፈርታችሁ ልጆቻችሁንም አትግደሉ ቀጥለን ነፍስ ያውም ከነፍስም ነፍስ ካብራካችሁ የወጣ ያካላችሁ ክፋ የሆኑት ልጆቻችሁን ከማንም የበለጠ ልታዝኑና ልትራሩላቸው የሚገቡትን አትጨክኑባቸው نحن نرزقكم واياهم እናንተ ድህነት ፈርታችሁ ከሆነ የምትገሉት እናንተን ወላጆችን እንመግባችኋለን ልጆቹንም እንደዚሁ እስከተቻቸው ነውና የምናመጣቸው እናንተንም እነሱንም የምንመግበው እኛ ሆነን ይያለ እናንተ ግን ርቃቸውን ተጠሪዎችና ሐላፊዎች ነን በሚል ተማገባችሁ ነገር እየገባችሁ አትግደሏቸው ተጠላው ሁሉ አጥብቆ የሚጠላውና የከለከለው ይህ ነውና ወላ ተቀረቡል ፈዋሂሸ እንደገና ደግሞ ብልግና የሆኑ ተግባራቶችን አትቅረቡ ማለት እንደ ሌብነት እንደ ውሸት የመሳሰሉትን ነገሮች ለሰሚና ለተመልካች በጣም የሚያሳፍሩና የሚሰቀጥጡ የሆኑ ብልግና ስራዎችንም አትቅረቡ እንኳን መስራት ቀርቶ እዛ አካባቢ ዝር አትበሉ ማለት ነው ማባሃረ ሚና ከነዚህ ካጠያፊ ተግባራት ግልጽ የሆኑትንና ወማበጠነ ድብቅ የሆኑትንም ጭምር ነው መተመቅረብ መራቅ ያለባችሁ ይላል እንግዲህ እኛ ያለበት ምክንያቱ ዝሙትን ለምሳሌ አረቦቹ በተፈጥሯቸው ያውዙት ነበር ይባላል። ሙሽሪክ ከመሆናቸው ጋራ አዝኒ الحر والحرة እንዴት ጨዋታው ዝሙት ያደርጋል በማለት ይናገሩ ነበር። የግል ክብራቸውን ለመጠበቅ ሲሉ ማለት ነው። ግን ይሄንን የሚያጥላሉት በይፋ በአደባባይ በሽርሙጥና የተሰማሩትን ነው። እንዴት ጨዋታው በሽርሙጥና ይሳተፋል ማለት ነው እንጂ የግል ወዳጅና ጓደኛ አድርጎ በድብቅ ማድረግን አይቃወሙትም። ቅምጥ እንደሚባለው ለእያንዳንዱ የራሱ የሆነ በድብቅ የሚያስቀምጠው ነበረው። ያንን እንደተፈቀደ አድርገው ያው ስለነበረ ያው ባለቤቱ ካልሆነችና ባለቤቷ ካልሆነላት ጋር መገናኘት በድብቅም ሆነ በትጉር አይፈቀድም። ሁሉም ዝሙት ነውና ሁሉንም ራቁት አትከፋፍሉ አላቸው ማለት ነው። ወላ ተክቱሉ النفس الذي حرم الله الا